وآت ذي القربى حقه والمسكين وابن السبيل ولا تبذر تبذيرا إن المبذرين كانوا إخوان الشياطين وكان الشيطان لربه كفورا. وآت ذي القربى حقه والمسكين وابن السبيل قال أجوش بحالة رقمو بمكتلة يزم دلنا بالبيتي هونوس وغنوش መርታቸውን ስጣቸው ይላል አላህ Subhanahu Wa Ta'ala። ናንግዲ እስልምና ሁሉንም ነገር በቅደም ተከተል ደረጃውን ጠብቆ ነው የሚመጣው። ከሁሉም በፊት ያውዑዱላህ የሚለው ወቀዳ ረቡከ ያአላህ حق ነውና ስለ ተውሂድ አበክሮ ተናገረ። ከዛ ቀጥሎ ደግሞ በፍቅር ደረጃ የመጀመሪያ ባለመብት ወላጆች ናቸውና ስለ ወላጆች እንደዚሁ አስገነዘበ ማለት ነው። እና የወላጆችን ታበቃ በኋላ ነጻነ የማንም ሀቅ የለብህም ሊል አይፈልግም። ቀጥሮ ደግሞ የዝምድና ባለቤት የሆኑትን ወገኖች እንግዲህ ታቅራቢያ ጀምሮ እህትን ወንድምን አጎትን አክስትን ደረጃውን እየጠበቀ ዝምድና ያለውን ሰው ሁሉ መብቱን ስጠው ነው የሚለው። ወልሚስኪን በዝምድና ብቻ ደግሞ ሳይወስን በአካባቢ የሚገኙ አቅመ ደካማና ችግረኛ የሆኑ የህብረተሰብ ክፍሎችንም እንደዚሁ መብት ያላቸው መሆኑን አውቃችሁ ለነሱም መብታቸውን ትሰጣላችሁ ነው የሚለው። እና ያው ከዝምድና ቀጥሎ ደግሞ ሌላ ማንኛውም የህብረተሰቡ አካል የሆነ ችግረኛ ዘመድ አይደለምና እኔ ስለዚህ ማቆ ነገር የለኝም ማለት አትችልም። ያካባቢው ደካማ ያለ ህብረተሰቡ ኃላፊነት ይኖርበታል ማለት ነው። ወግነተብ ይሄን እንደገና ደግሞ መንገደኞችንም መንገድ ወጥቶ ድጋፍ የሚያስፈልገውን ስንቅ ያለቀበት ወይም የተለያዩ ችግሮች አጋጠሙት ከሆነ ያንን መንገደኛም በሚያስፈልገው ነገር ሁሉ ከጎኑ መቆምና መንከባከብ ያዛል ማለት ነው። እና በአሁኑ ጊዜ እንግዲህ ይሄ ብዙ ጊዜ በዘመናዊ ስልጣኔ ተተካ ተብሎ ከተረሱት አንዱ አና እስላማዊ መርሆ ነው ማለት አሁን ጊዜ ማንንም ሰው እንግዲህነት መጥቶ ያው በገጠር አካባቢ ካልሆነ በስተቀር እንግዲህ አመጣ ብሎ የሚቀበለውና ለሱ የሚያስፈልገው ነገር የሚረዳው ሰው የለም። ማንኛውንም ያስፈልገው ነገር ራሱ ይዞ በሂሳቡ ያበውቴሮች አማካይነት አልጋ ይዞ ይተዳደራል እንጂ በእንግዲነት ማንንም ሰው እንትና አይልም ማለት ነው። ይሄ ግን እስላማዊ ፍርአት ማንኛውም እንግዳ በእንግዲነት በሚመጣ ጊዜ ለአንድ ሀገር መሆነ ለግለሰብ የሚያስፈልገው ሁሉ ድጋፍና እንክብካቤ እንዲደረግለት ያዛል ማለት ነው። ወላቱ በትር ተብዲራ እና በእነዚህ አስሐበል ሁቁቆች መካከል እንግዲህ ግዴታህን ስትወጣ ማባከን ደግሞ እንዳታባክን ማለት ማባከን የሚባለው ነገር እንግዲህ አላህ የወደደው እና የፈቀደው ነገር ሳይሆን በግል ፍላጎትና በስሜቱ ብቻ ገንዘብን ማውጣት ሐላል ባልሆነ ነገር ማለት ነው። ሐላል በሆነ መሽሩዕ በሆነና አላህ በወደደው ነገር ግን ብዙ ገንዘብ እንዲያወጣ ሰውየው በዲኑ አቋያ አባከነ አይባልም። እና የተሰጠን ገንዘብ የአላህ አማና መሆኑን አውቀህ እሱ ባዘዘውና በፈቀደው መንገድ እንጂ እንዲሁ ገንዘብ ካለ ምን አለብኝ ብለህ በባላያኒ ወይም ከዛ አልፎ በወንጀል ነገር ገንዘብን እንዳትደፋና እንዳታባክን በማለት ያስጠነቅቃል። እና ግለሰብ የገንዘቡ ባለቤት ሆኖ ማዘዝ መናዘዝ የሚችለው በህግ ከተመራ ድረስ ነው። ህገወጥ ከሆነ ራሱ በዛ በገዛ ገንዘቡ እንደፈለገ መስራት የለበትም። ታዲያ በበላይ ኃይል ቁጥጥር ይደረግበታል ማለት ነው። በቃዲዎች ሀጅር የሚባል ነገር አለ። እና እንደዛ እንዳታባክን በህገወጥ መንገድ ይላል። በሐላል ነገር አላህ በወደደው ነገር ግን ፍርአቱን ጠብቆ ከሆነ የሚያወጣው የፈለገው ንብረቱን በሙሉ ቢሰጥ እንኳን አባከነ አይባልም። ምክንያቱም እዚህ ዱንያ ላይ እንኳን ገንዘቡን ቢጨርስ በአላህ ዘንድ ጥሩ ቦታ ያዘለት ስለሆነ አባካኝ አይባልም የዲን ፍርአት ከተራበት ድረስ ማለት ነው። እነን ሙበድሪነ ያላግባብ ገንዘባቸውን የሚደፉና የሚያባክኑ የሆኑ ወገኖች ካኑ ኢኽዋነ ሸያጢን የሸይጣኖች ቢጤዎችና ጓደኞች ናቸው ይላል። ሸይጣን ያው ተግባሩ አላህ የሰጠውን ጸጋ በሚገባ አይጠቀምም ወይም ደግሞ አላህ በወደደው ቦታ አያውለውም ማለት ነው። እነዚህም እንግዲህ አላህ ሰጥቷቸው ሲያበቃ ገንዘባቸውን ለማላያኒ ወይም ከዛ አልፈው ለህገ ወጥ መንገድ የተጠቀሙበት እንደሆነ በምስላቸው አካላቸው ሰው ቢሆን እንኳን ተግባራቸው በአመጡ ሰይጣንን መስለዋልና የሰይጣን ወንድሞችና ጓደኞች ናቸው ነው የሚለው። ወካነ ሸይጣን ረቢ ከፉራ ሰይጣን ደግሞ ለጌታው ምንጊዜም ከሃዲና ውለታ ቢስ ነውና የሚያባክኑ ሰዎች የአላህን መመሪያ ትተው በሰይጣን ጋራ ማህበርተኝነት እንደገቡና እሱ ጋራ እንደታደሙ ይቆጠራሉ ማለት ነው። وإما تعرضن عنهم ابتغاء رحمة من ربك ترجوها فقل لهم قولا ميسورا ولا تجعل يدك مغرولة إلى عنقك ولا تبسطها كل البسط فتقعد ملوما محسورا إن ربك يبسط الرزق لمن يشاء ويقدر إنه كان بعباده خبيرا بصيرا وإما تعرضن عنهم ابتغاء رحمة من ربك ترجوها قدمت لنجري واتد القربة كاملة وجمر ويتلي أي عبرة تذكفوك حق الله شونا حقوق الشون ستاة شونا مبتاة شون تبك الله شو بمالة عزونا ببرا نزمج مساكين من قدنيا يمساسة بسر مالكم እንደዚህ አሁን የተጠቀሰው የህብረተሰብ ክፍል ታንተ እርዳታና ድጋፍ በሚፈልጉበት ጊዜ ምናልባት በወቅቱ እነሱን ለመስጠትና ለማስተናገድ የማትችል ይሆንክ እንደሆነ እና እነሱን ግንባርክን በማጠፍ የለኝም ብለህ ለመመለስ የተገደድክ እንደው አንድ ጊዜ ዙሩፉ ሰውየው ገንዘብ ቢኖረው እንኳን በኪሱ በለለበት ሰዓት ሰዎች ጠይቁት አለርዳታ ማለት ነው። እንደዛ በሚሆንበት ጊዜ አመላለሱ እንዴት እንደሚሆን ሊነግር ነው ማለት እና እነዚህ ሰዎች تعرضن عنهم كنسو فيتكن جنباركن ياتقباتشون دوانا ابتغاء رحمة من ربك ترجوها بكر بوقت تجتابكون تسفى يمتارا جاتس اجا ياللفونو يو تسفى ياللقن زولا ماغين يتبكر بلجز يوكن الجلائب على منورو النزين سوي بمستثلنا بماسجر ستفنسا اندو ببادو جنباركن اتفادر جهما ملس ياجات سمهن دوانا فقل لهم قولا ميسورا ገረና ለዛፋ ወይም ስትና የተሞላበት የሆነ ቃል ተናገራቸው ይላል። ማለት ምንድነው? አንዳንድ ጊዜ ሰው ሀብታም ሆኖ ባለጸጋ ባለስልጣንም ሆኖ ድንገት ገንዘብ ሳይይዝ ወይም በማይመችና ባልጠበቀው ቦታ ችግረኞች ይከቡታል፣ እርዳታ ይጠይቁታል ማለት ነው። የዛ ጊዜ ይበሳጭና መጥፎ ነገር ይናገራል። ጸርበሉና ተደጉ እንሰርታቸው አስበል ግራፈቶች ምናምን ብሎ ይወርፋቸዋል፣ ያስነግጣቸዋል ማለት ነው። እንግዲህ ስላልያዘ ነው መቸም የለኝም ብልም ያምነኝ የለም ይልና እነሱም አመናጨቅና መጀልመጥን ይመርጣል ማለት ነው። ይህ አይነት አመላለስ በእስልምና ተቀባይነት የለውም ነው የሚለው። እንግዲህ አሳ በሚኖር ጊዜ ያው ሀቅ እንዳላቸው አውቀህ የነሱ መብታቸው ነው አሊያና አላህ የሰጠህን ነገር ታካፍላቸዋለህ ማለት ነው። ከለለህሳ በእለቱ ለመስጠት ማትችል ከሆንክና እነዚህን ሰዎች ዝም ብለው በደረቁ መመለስና ማሰናበት ከመጣብህ ምን አይነት አመላለስ ነው የምትመልሳቸው? ያመናጨክና ይወረፍ ታይሆን መልካም የሆነን ቃል ተናገራቸው። ወንድሞች አሁን እንዳጋጣሚ ሆኖ በጊዜ ገንዘብ የለም እና ዛሬ ድንገት ነበር የወጣሁት ወይም አልቆብኛል ሁነቱን እስከሆነ ድረስ ማለት ነው። ስለዚህ ኢንሻአላህ በሌላ ጊዜ ደግሞ በሰላም አላህ ያገናኘን በሌላ ወቅት ተመለሱ የዛ ጊዜ እንረዳችኋለን በሚል ቃል ነው እንጂ መመለስ ያለበት የታባታችሁ ደግሞ እናንተ ዝታደርቁኛላችሁ ምናምን ብሎ ማመናጨቅና መወረፍ አይገባውም ማለት ነው። እና ለማኝ ያመላለስ እንኳን ፍርአት ሳይቀር ያስተምራል ማለት ነው። ሱረቱል በቀራ ላይ ቀውሉ ማሩፍ ወመግፍረቱ ኸይሩ ሚን ሰደቀቲ የትበውሃ አዛ እንዳለው እና እንዳውም ከአንዳንድ ስጦታ አመላለስ ይመረጣል ይላል። አንዳንድ ጉረኛ ሰው ገንዘቡን ይሰጥና ለማኙን እንደገና አዋርቶ ይመልሰዋል ያዋርደዋል እንደገና ገንዘቡን ይሰጣል። ከእንደዛ አይነት ስጦታ ቁሩ ቃል መልሶ ገንዘብ ሳይሰጥ የሚያስተናብተው ሰው ይመረጣል ይላል አላህ Subhanahu Wa Ta'ala። አሁንም ታዲያ እዛ እንዳይመጣደቁ ነው ከሰጡ በኋላ ለገሌ እንዲያረኩለት እንዲያረኩለት ይያሉ ያን ሰው የሞራሉን በሚነካ መልክ እንትን እንዳይነኩት በማለት ነው። እዚህ ደግሞ ገና መጀመሪያ ጠያቂዎቹ ወይም ችግረኞቹ ሲመጡ ሰውየው በእለቱ ገንዘቡን ለመስጠት አልቻለም ግን ለመመለስ ተገድዷል። በሚመልሳቸው ጊዜ ጥሩ ቃል ተናግሮ እነሱን የማያስከፋ እንደውም ተስፋ የሚያለመልም ነገር አሁን ስለለለኝ ነው ወይም ቸኩል ያለሁኝ አልተመቸኝም በሌላው ተመለሱ ኢንሻአላህ አላህ ይሰጣናል የዛ ጊዜ ደግሞ እንሰጣቸዋለን ይባላል ማለት ነው። ወላ ተጃል የደከ መግሉለተ ሚላው ነው ቂተ እጅን ደግሞ ወደ ጫንቃ ወይም ወደ ማጅራት ተጣምሮ የታሰረ አታስመስለው ይላል። ንፉጋት ሁሉ ለማለት ፈልጎ ነው። ወላ ተብሱታ ኩለል በሲ እንዲሁም ደግሞ መዘርጋትን ሁሉ አትዘርጋ እንዲሁም ፊት እንደው ዝም ብለህ ልቃት ሆነ ማለት ነው። ፈተቁዲ ማሉማን መህሱራ በእነዚህ በሁለቱም አሰራሮች መጥፎ ድክመት ያሳያልና መሉም ትሆናለህ ትወቀሳለህ። እገሌ እኮ እንዲሁ ዝም ብሎ ጠባጣ ነው ንፉግ ነው እየተባልክ በህብረተሰቡ ዘንዳ የተጠላህና የተወቀስ ትሆናለህ። በአላህም ዘንዳ እንደዛው ሰጥቶት ያበቃ የማትሰገውን ተወቃሽ መሆን አይቀርም ማለት ነው። ወላ ተብሱት ያለው ደግሞ አታባክን፣ ያው እንደ ቅድሙ ዝም ብለህ ካገኘው ይግራህ አትድፋ ማለት ነው። ገንዘቡን ደግሞ ያለ አግባብ የደፋኸው እንደሆነ ከሚያስፈልገው በላይ መህሱራ ትሆናለህ ማለት አንድ ቀን ትቋረጣለህ። የያዘውን ነገር ሁሉ በስርዓት ለመያዝና ለማስተዳደር ካልቻለ አንድ ሰው እንዳልሆነ ደፋፍቶ ድንገት ኪሳራ ላይ ሊወድቅ ይችላል ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ በስጦታም ሆነ በመንፈስ ስርዓት አለው መካከለኛ ማለት ነው። በመካከል በሚያወጡበት ጊዜ አለዚነ ኢዛ አንፈቁ ለም ይስሪፉ ወለም የቅቱሩ ወካነ በይነ ዛሊከ ቀዋማ ይላል። በሚሰጡ ጊዜ በጣምም አይደፉም አያባክኑም ደግሞ አይነፉም። እንግዲያውሳ በዛ መካከል ሚዛናዊ ይሆናል አወጣጣቸው ትክክለኛ የሆኑ የአላህ ወዳጆች እንዳለው አልፉርቃን ላይ በዛ መልክ መሆን አለበት። እና እጅህን እንደዚህ አጣምረ አንገቱ ላይ በእንትን የታሰረ አታስመስለው። ንፉግ ሰው እንግዲህ ባይታሰርም እንኳ ያው የታሰረ ይመስላል እንደዚህ ተጨብጦ ይታይ። ያው አንገቱ ጋር እንደዚህ የታሰረ ሰው መንቀሳቀስ አይችልም። እንደዚህ እንደዚህ ተደርቅ ብሎ ነው ዝም ይለው። እንደዛ አድርጎ የታሰርክ መስለ በንፉግነት አትጨበጥ ይላል። የያዘተንደው ፈተቁል የመሉመን በሰውም ዘንዳ በአላህም ዘንዳ ተወቃሽ ትሆናለህ። እንደገና ወላ ተብታቁለል በሱ ያለን ሁሉ በአንድ ጊዜ ደግሞ ደፋፍተቁ ለማለት አትሞክር። ይሄ ከሆነ ደግሞ ያ ገንዘብ ያለ አግባብ ተደፋው ትከስርና ነገስን ቃልባ ሆነ ትወድቃለህ በማለት ያስጠነቅቃል። እና ይሄ እንግዲህ የሚያሳየን እስልምና በሁሉም ነገር ይሄ በኢኮኖሚም ረገድ ገንዘቡን እንዴት መከሰብ እንዳለበት፣ ካገኘው በኋላ እንዴት መያዝ እንዳለበት፣ ሲሰጥ በምን መልክ መስጠት እንዳለበት፣ ሲነፍስ በምን ደረጃ መንፈግ እንዳለበት፣ ወላ ለማኝን እንኳን እንዴት መቀበል እንዳለበት፣ እንዴት ማስተናገድ እንዳለበት በጥቅቅን ደረጃ ሳይቀር እንደዚህ እያደረገ የሚደነግግ የተብራራ ብሩህ መመሪያ ነው ማለት ነው። ይሄ ሁሉ ታዲያ ምንም እንዳላለ አድርገው አዳውል እስላም የእስላም ስርዓት ባሁን በሰለጠነው ጊዜ ምን ሊያደርግ ነው እያሉ ያጥራሉል የማያቀውን ሰው እነት ለማስመሰልና ደማወና በደይ ማለት ነው። እነዚህን የመሰሉ መመሪያዎች ተግባራዊ ቢደረግ በአለም ላይ ያሉ ችግሮች ሁሉ በሙሉ ሊወገዱ እንደሚችሉ ነበር ማለት ነው። እና ረበከ የብሱጡ ሪዝቀ ሊመን የሻ ወየቅዲር፣ ያንተ ጌታ ደግሞ ሲሳይን ለፈለገው ሰው ያሰፋለታል በፈለገውም ደግሞ ያጠብበታል ይላል። ማለት ምንድነው? መስጠትም ቤት አይፈታም እንደሚባለው ሰውየው ስለሰጠ አይከስርም፣ እንደገና ንፉግም ስለነፈገ ደግሞ አይነስርም። ገንዘቡን በቁጠባ ስለያዘ ሁልጊዜ ባለጸጋ ሆኖ ይኖራል ማለት አይደለም ማለት ነው። እንግዲያውሳ አላህ ሱብሓነሁ ወተዓላ ገንዘብን በሚሰጥህ ጊዜ በመንፈግም ገንዘቤን እጠብቃለሁ ብለህ ከሚገባው በላይ ንፉግ እንዳትሆን፣ ደግሞ አላህ ይሰጠኛል በሚል ዝም ብለህ ዝርክርክም እንዳትሆን። መስጠት መንፈግ በአላህ እጅ መሆኑ እንደተጠበቀ ይሁንና አንተ ግን በተጣለበት ኃላፊነት መሰረት በተሰጠ መመሪያና ስርዓት ተመራ ማለት ነው። እና አንዳንድ ሰዎች ንፉግ የሚሆኑት የሰጠው እንደሆነ ከስራለሁኝ ያጣለሁኝ እያሉ ነው። ይሄ አባባላቸው ስህተት ነው ማለት ነው። አላህ ነው ሲሳይን የሚዘረጋው እንጂ እሱ ጠብቃባ ቆጣቢ ስለሆነ አይደለም ገንዘቡ የተጠራቀመው ማለት ነው። አንዳንዶቹ ደግሞ ያው ገንዘብን አጥብቆ የያዙት እንደሆነ ሁልጊዜ ሀብታም ሆኖ መቀጠል አለ ይላል። ግን ሳያስቡት ባልሆነ ነገር ይከስራሉ። ምንጊዜም ያንተ ጌታ ለፈለገው ያሰፋለታል፣ ለፈለገው ያጠብበታል። ኢነሁ ካነ ቢዒባዲ ኸዚረን በሲራ፣ እርሱ በባሮቹ ሁኔታ ጥልቅ ተመልካችና ምስጢር አዋቂ የሆነ ጌታ ነውና መክበር ለሚገባውም ምንጊዜም ያከብረዋል፣ መክሰር ላለበትም ያከስረዋል እንጂ በእናንተ ይዘት አይደለም ሁኔታው ነው የሚለው። ولا تقتلوا اولادكم خشيه املاق نحن نرزقهم واياكم ان قتلهم كان خطا كبيرا ولا تقربوا الزنا انه كان فاحشه وساء سبيلا ولا تقتلوا النفس التي حرم الله الا بالحق ومن قتل مظلوما فقد جعلنا لوليه سلطانا فلا يسرف في القتل انه كان منصورا ولا تقربوا مال اليتيم الا بالتي هي احسن حتى يبلغ اشده واوفوا بالعهد ان العهد كان مسؤولا واوفوا الكيل اذا اكلتم وزنوا بالقسطاس المستقيم ذلك خير واحسن تاويلا ولا تقتلوا اولادكم خشيه املاق دينتن كمفرات يتنسى لجوجاتكم اتقدروا بلاچو الى بذا وقت انغدي انذي عربوچو ችግር ያጠቃቸው ስለነበረ ሀገራቸው በረሃማ ነበርና ልጆች በሚበራከቱ ቁጥር ችግር ያመጡብናል እያሉ በመፍራት በተለይም ሴት ልጆችን ይገሉ ነበር ከመጥፎ ባህራቸው አንዱ አስተፍሉ ገጽታ የነበረና ማለት ነው። እና ገና በመን አታድጋለሁ ብሎ በመፍራትና በመስጋት ለችግር ፍራቻ ልጆቻችሁን አትግደሉ ባላቸው ይላል። نحن نرزقهم من الذين يولدوا في الجوج إياهم دفتر من مكباتشوالن وإياكم من نانسن انشمر عندهم بزا تابيا من أربعات لأن نانسن يترفاتشوان على الجوء الله إني أمد أو سيسايل مالتنا إن قتلهم كان خطان كبيرا إن الجوجين جنا ما صدقاء اللي يمشكرياتا كان يالبلو بمفرات مجدل بطام أي كبدو ككبر وستتنا وانجل يمدمرناونا الجوجاتشون بما صدقاء اتوس تابيا ታርታችሁ መግደል የለባችሁም ይሄን ካደረጋችሁ ከባድ ኃጢአት ውስጥ እንደገባችሁ ይቆጠራል ሲል አጠነቀቀ ማለት ነው። እና እንግዲህ ልጆችን የሚገሉበት ሁለት ምክንያት ነበር። አንዱ ያው ከሸተም ላቂን እንዳለው አሁን ድህነትን ለመፍራት፣ ሌላው ደግሞ ቅናቻም ነበረባቸው። በተለይ ሴት ልጆች በሚወለዱ ጊዜ ያቺ ሴት ልጅ በጣም ቆንጆ ሆና መልከኛ ሆና በምታድግበት ጊዜ ያችን የመሰለ ልጅ ለማንም በአድ ጎረም ሳሳልፍ የመስጠት የለብኝም፣ ይሄን ከማድረግ መጀመሪያውኑ መግደል ይሻለኛል በማለት በመቀኝነትም ጭምር ያደርጉ ነበር ይባላል። እና በዚህ በችግሩ በኩል ይስላለው ሁኔታ ያው መፍዩ ግልጽ ነው። አላህ Subhanahu Wa Ta'ala ማሳደጊያ ገንዘብ ሰጣቸዋለሁ እስካላቸው ድረስ ሙእሚኖች ከሆኑ ይሄን ነገር እንደሚተውት የተረጋገጠ በመሆኑ መፍዩ ሰጠና ከዛሬ ጀምራችሁ ህፃናቶችን እንዲያገሉ ማሳደጊያ ሲታያቸው ጋር ነው እኔ የማመጣቸውና የማስወልዳቸው አለ ማለት ነው። ያኛው ደግሞ ያው የአውሬነት ስራ ስለሆነ ሙእሚን የሆነ ሰው እንደዛ አይነት ሐሳብም ጥሩትን ማሰብ ስለሌለበት በኢማናቸው እንደተወገደ ነው ማለት ነው። እና በየቦታው ደጋግሞ የሚያነሳው ይሄ የድህነቱ ጉዳይ ነው። ማበላው የለኝም ብሎ የሚገድሉትን በምግብ እጦት ሳቢያ አትገሉ፣ እኔ መግባችኋለሁ እናንተንም ጭምር ልጆቹን ብቻ ሳይሆን። ወላ ተቅረቡ ዚና እንደገና ደግሞ ዝሙትን አትቅረቡ ይላል። ይሄ ብልግና ስራ ባለቤቱ ካልሆነች ሴትና ባለቤቱ ካልሆነ ወንድ መገናኘትና መዳራት፣ ይሄም ደግሞ በጣም አይከብዱ የከበደ ወንጀል ነውና እሱን እንዲያትቀርቡት ይላል። ላተዝኑ አይደለም ያለው ዝሙት እንዲያታደርጉ ሳይሆን ዝሙትን እንዲያትቀርቡ ይላል። በጣም አስቀያሚ ከመሆኑ የተነሳ አትቅረቡት ነው እንጂ ያለው አትስሩት አይደለም። እና አትቅረቡት ማለት እንግዲህ ወደ ዝሙት የሚያመሩ ነገሮችን አትዳፈሩ ማለት ነው። መጀመሪያ ማየት ነው። አጅነብይን አስተውሎ ማየት የመጀመሪያው እንግዲህ መቃረቢያ ነው። ከዛ ደግሞ ያው ቃል መለዋወጥ፣ ከዛ መጨባበጥ፣ ከዛ መሳሳም እያለ ነው የሚመጣው። እነዚህ መንደርደሪያዎቹን አታድርጉ ማለት ነው። ዋናውን ሳይሆን እነዚህን እንግዲህ አጅነብይ ጋር የምታረጓቸው ግንኙነቶች ወደዛ ነውና የሚወስዷችሁ እነዚህ ነገሮች በመሸሽ ተዚና እራቁ ይላል። እነው ካነፋ ሐሸተን እና የዝሙት ተግባር በጣም አስቀያሚና አስከፊ የሆነ ተግባር ነው። ወሳአ ተቢላ መንገድነቱን በጣም የከፋ የሆነ ነገር ነው። ያ ወደ ጀሃነም ከሚወስድ መንገዶች አንዱ ለዋነኛው ነው ተብሏልና ወደዛ ላለመሄድ ዝሙትን አትቅረቡት በማለት ያስጠነቅቃል ማለት ነው። የሰው ልጅ የተከበረ ነው። እንስሳ እንኳን አንድ አካባቢ ወይም አንድ በረት አንድ ኮርማ ካለ እሱ ያለ ማንም ዝም ብሎ ተነስቶ ሌሎችን ሊዳራ አይችልም ማለት ነው። ሰው ግን ከዛ የተከበረ አምሮ ያለው እንደመሆኑ በስርዓት በጋብቻ ያስረውን ካልሆነ በስተቀር እንዱ ካላፊ ካግዳሙ ጋራ መዳራትና መባለግ ከእንስሳነት በታች ስለሚያደርገው ይሄን ማድረግ የለበትም። እንኳን ማድረግ መቅረብም አይገባው። ምክንያቱም ይሄ ለተመልካቹም ሆነ ለሰሚው የሚቀፍና የሚተከጥ ብልግና ነው። መንገድነቱም ደግሞ የከፋ መንገድ ነው። መንገድነቱ የሚለው በሁለት መልኩ ተረጉማል። አንደኛ ይሄ እንደ ባህል እንደ ወግ አድርገው ያዙ ሰዎች አሉ። ያው ባሁን ጊዜ በመራባውያን እንደሚታየው እንዳውም የሰለጣኔ ምልክት ያደረጉ ከሰው ለሰው ብቻ ሳይሆን ከእንስሳት ጋር አስተመገናኘት በብዙ ለሺ ህዝብ ፊት በአደባባይ እንደቋስ ተመርካች ተገሊ ደፋርና ተገሊ እንደዝናት እየተባለ ከውሻ ከድንጀሮ ተመገናኘት ተሄዷል። ይሄ እንግዲህ በምን መልክ ነው የሚከደው? አነስ በነሱ አስተሳሰብ አንድ የግለሰብ ነጽነት ይላል። ሁለተኛ ደግሞ ባህል አድርገውታል። ይሄን እንደ ባህል ተደርጎ እንዳውም ለሌላው ዓለም ኋላ ቀር ተብሎ ሌላው ዓለም ይሄንን ማያቀው ለማሰልጠንና በመሳሌነት ለመታየት እንደ ጥሩ መንገድ አድርገውታል። ግን ይሄ መንገድነቱ በጣም የከፋ ነው። ይሄን እንደ ወግና እንደ ባህል አድርገው ያዙ ካሉ ይሄ አስከፊ ከሚባለው ባህል አንዱ ገጽታ ነውና ይሄንን ተውትና ራቁት ይላል። ሁለተኛ ሰዲለን ማለት ያ ወደ جہነም ከሚወስድ መንገዶች አንዱ ይሄ ነውና እሱን ራቁትና ተጠንቀቁት ነው የሚለው። ولا تقتلوا النفس التي حرم الله الا بالحق እንደገና ደግሞ አላህ ያከበራት የሆነችውን የንጹህ ነፍስ አትግደሉ በህጋዊ መንገድ ካልሆነ በስተቀር ነው። እንግዲህ አንድ ሰው አላህ Subhanahu Wa Ta'ala መጀመሪያውኑ ሲፈጥረው የሚፈልገውን ያህል ቆይቶ እሱ በፍላጎቱ እንዳመጣው እሱ እንዲወስደው ነው የሚፈልገው እንጂ አንድ ሰው ተነስቶ ሌላውን ሰው ህይወቱን የሚያሳጣበት ምክንያት አይኖርም። ፈጣሪው ነው እንጂ ሲፈልግ ማጣት ሲፈልግ መውሰድ ያለበት ማለት እና እናንተ ግን በተለያዩ አጋጣሚዎች ተጋጭታችሁና ተጣልታችሁ ሰውን በመግደል እንዳትዳፈሩ እና አላህ ያከበራትን ነፍስ ያው እንደተከበረች መቆየትና እሱ በቀጠረላትና እሱ በወሰነላት ሰበብ ነው መሄድ ያለባት። ይህን ሲባል ግን ኢላ ቢልሐቅ አለ በህጋዊ መንገድ ካልሆነ በስተቀር። ህጋዊ መንገድ ማለት ያ ተገዳው ሰውዬ ራሱ ክብሩን ትቶ የሚያስከትል ወንጀል ሰርቶ ከሆነ አላህም እንዲገድል ይወስንበታል። በዛ መልክ ዳኝነት የተሰጠና እንዲገድል የተደረገ እንደው እሱ ገደላችሁት አይባልም። አላህ በዛ ነገር እንዲገደል ውሳኔ ያሳልፋልና ለምሳሌ ነፍሰ ገዳይ የሆነውን ሰውዬ ቂሳስ የሌላውን መግደሉ ከተረጋገጠበት በቂሳስ ይገደላል። አሁን እሱ እንግዲህ ያን ሰው ሲገድል ነው ክብሩን ያጣው መጀመሪያ ማለት ነው። አላህ ይገደል ስላለ በሐቅ ነው ይሄ የተገደለው። ሁለተኛ ደግሞ ሙርተድ የሆነ ሰው እስልምናን ካወቀና ከተቀበለ በኋላ ምስጢሩን ሁሉ ተረድቶ እንደገና ወደ ሌላ እምነት የተሻገረ እንደሆነ ይህም የእስላምን ምስጢር ስለሚያውቅ እዚህ አይወርዱ ችግር እንደሚፈጥር ስለሚታወቅ ሙርተድ ይገደል ተብሏል ማለት ነው። ይህም በገዛችሁ ነው ያው ክብሩን ጥሎ ለመገደል የተጋለጠው ማለት ነው። ሶስተኛ ደግሞ በትዳር ከተከበረ በኋላ ሴት እንደሆነ ወንድ በትዳር በኋላ ብልግና ወንዝሙት የፈጸመ መሆኑ ከተረጋገጠበት ይህም በግድያ ነው የሚቀጣው ተብሏል ማለት ነው። እዛን የልሙሕሰን የሚለው እና እነዚህ ናቸው በእስልምና ሊያስገድሉ የሚችሉት ህጋዊ ምክንያቶች ሀቅ የተባሉ። ከዚህ ውጭ ያሉት ነገሮች ግን በተለያዩ ሁኔታዎች ተጠንተው ተመጣጣኝ መቀጫ ይሰጣል እንጂ የሰው ነፍስ እንዲህ በቀላሉ አይገደልም። እና የተከበሩትንና ንጹሐን የሆኑትን ነፍሶች አትገሯቸው እኔ በደነገጥኩት ህግ ካልሆነ በስተቀር የሚያስገድል ነገር ሰርተው አሁን እንደተጠቀሱ ያሉ ነጥቦች ማለት ነው። ይህን ሲል እንግዲህ ገዳይ መግደል የለብህም ቢሉትም ያው በአጋጣሚ ችግሩ ሲደርስ መግደሉ የማይቀር መሆኑን አወቀና ከተገደሉ እና ወይም ከተጋደሉ በኋላስ ምን ይሆናል ለሚለው ይከተልበታል። ወመን ቁቲለ መዝሉመን ያለ አግባብ በግፍ እንዲሁ የተገደለ የሆነ ሰው ይላል ፈቀድ ጀአልና ሊወልይህ ሱልጣናን ለሟቹ በተሰብ እና ለወገኖቹ መብት አድርገንለታል ስልጣን ሰጥተነዋል ይላል። በመሆኑም በዛ በስልጣኑ መጠቀም አለበት እንጂ በተሰብን ገሎብኛል ብሎ እሱ ደግሞ እንደገና በችግሩ ላይ ችግር እንዳይደርም ማለት ነው። ፈላዊ ስርት ይልቀስልኝ በዚህ በተሰጠው ስልጣን በስርዓት መጠቀም ሲገባው እሱም እንደገና በግድያ ድንበር እንዳይዘልና ችግሩን እንዳያሰፋ ይላል። ይነሁ ካነ መንሱራ ይህ ሟች ወገን የሆነው ሰውዬ በእኔ ዘንዳ የሚረዳ ተደጋፊ ነውና በህግ መብቱን አስከብርለታለሁ። ግን ያን የህጉን መንገድ ትቶ እንደገና እሱም በተመሳሳይ መልኩ በገዳዎች ላይ ሌላ እርምጃ ወስዳለ ያለ እንደሆነ እሱም ከነዛው ያልተሻለ ወንጀለኛ እንዳይሆን በህጉና በስርዓቱ እንዲጠቀም እመክረዋለሁ ነው። እንግዲህ አንድ ሰው ያለ አግባብ ተበተሰቡ አንድ የተገደለበት እንደሆነ በቀጥታ ወደ ህግ መሄድ ያለበት ነው የሚለው ያው ሸሪዓተ ኢስላም እያስካለ ድረስ ወደዛ በሚሄድበት ጊዜ የገዳይ ወገን ያው እንግዲህ ያንን ገዳውን መስጠት ይኖርባቸዋል። በህግ ሲጠየቁ ይያዛል። ያገዳደሉ ሁኔታ ከተጣራ በኋላ ለፍርድ ይቀርባል። ያው በቂሳት መልክ ሊገደል ይችላል ወይም የሟች ወገኖች ከፈለጉ በገንዘብ ሊለውጡትም ይችላሉ። እኛ ያን ነፍሳ ጋር ይፈልና ይለቀቅ ሊሞት ምን ይሆነናል ስጋውን አንበላ ደሙን አንጠጣ ሊሉ ይችላሉ ወይም በነፃ ያለ ገንዘብ ሊለቁት ይችላሉ። ሶስቱም መብት እና አማራጭ ስልጣን ተሰጥቷቸዋል። የሟች ወገናችሁን ገዳይ ብትፈልጉ በህግ አስገድሉ፣ ብትፈልጉ በገንዘብ ተገላገሉ፣ ብትፈልጉ በነፃ ለቀቁ ብሎ ስልጣኑን ስለሰጣችሁ ይህም የሰጣችሁን አማራጭና ስልጣን ትታችሁ እንደገና በሌላ መንገድ እንደሱ ህግ ወጥ ሆናችሁ እንገላለን እንዳትሉ እሱን እንዲሆን የእሱን በተሰብ ማለት ነው። እንዳውም አንዳንድ ጊዜ የገሌ ዘር የተከበረ ነውና ከእኛ አንድ ከሞተ ከነዛኞቹ ሁለት ሶስት መገደል አለበት የሚባልም ሁኔታ አለ። የዛ አይነት ብልግና እንዳትሰሩ ነው የሚለው። ወይም ደግሞ የዛ የሟቹን ወገኖች ገዳውን ሳይሆን የእሱ ዘመድ ነው የተባለውን ብቻ የማያውቀውን ጽፍሮ ይገላል ማለት ነው። ይህ ሁሉ አግባብ እንዳልሆነ ገልጾ ያስጠነቅቃል አላህ Subhanahu Wa Ta'ala። እንግዲያውሳ የሟቾ ገን ተገለባልና ዝም ብለ ሶብረ ዝም ብለ አላለው sultaan ሰጥቷ በሰጠው sultaan መሰረት ተጠቅመህ መብትህን ለማገኘት እየቻል አንተም እንደገና እሱን ገሏል እኔም መግደል አለብኝ በሚለው በህገወጥ ተግባር ተሳታፊ እንዲያትሆን ተጠንቀቅ ይለዋል ማለት ነው። ወላ ተቅረቡ ማለ ለየቲሚ ኢላ ቢለቲ አህሰን። እንደገና ደግሞ የየቲሞችን ገንዘብ ማለትም በህፃንነት እድሜ ላይ ያሉ አባታቸው በሞት የተለያቸው እንደ ሀደግ ህፃናቶች ገንዘባቸውን እንዳትቀርቡ ይላል። እና እንዳትቀርቡ ማለት ያው በተንኮል ማለት ነው፣ ለመቀማትና ለመበዝበዝ። ኢላ ቢለቲ አህሰን፣ መልካም በሆነች ሁኔታ ካልሆነ በስተቀር ማለት ገንዘባቸውን ወኪል ሆነ ለመጠበቅ ለማንከባከብ እንዳውም ካስፈለገ ለማራባትና ለማባዛት ከሆነ ይሄ ዝምድና ነው። በዚህ በኩል ብትቀርበው የዚህን ገንዘብ ቀረከተው አትወቀስም። በተንኮልና በማጥፋት በማካሰር መልክ እንዳታይ ለማለት ነው። ተመቸነው ወደ የዚህን ገንዘብ ዝር ማለት የለለብህ hatta የብሉጋ አሽደው እሱም ጥንካሬ ደረጃ እስከሚደርስ ድረስ ህፃኑ ራሱ ጎርምሶ ራሱን ችሎ መብቱን እስከሚያከብር ድረስ ደካማ ነውና እሱ ምንም ያረገኝ ወኪል የለውም ብለህ በደካማነቱ እንዳትደፍረውና መብቱን እንዳትገፈው ተጠንቀቅና እና ተጠነከረና ተጎረመሰ በኋላ አጣ የዛን ጀማ እንዳልተው ጎበዙናል ብትቀርብ ማያቀርብህም ማለት ነው። ከዛ ግን ደካማ ስለሆነ እኔ ያው በህግ አከብርለታለሁ መብቱን። ዋውፉ ቢልአዲ፣ እንደገና ደግሞ አሁንም በቃል ኪዳናችሁ ሙሉ ይላል። ማንኛውም ሰው እንግዲህ ቃል የገባ እንደሆነ ተካሊቁን ተመፍልቁን ጋራ ያን የገባበትን ቃል ኪዳን ማክበር ይኖርበታል። ከአላህ ጋር የሚሆነው ቃል ኪዳን አንድ ሰው እንግዲህ እምነቱን የተቀበለ እንደሆነ በእምነቱ ዲኑ የሚያዘውን ነገር ሁሉ መፈጸም ማከናወን አለበት፣ የሚከለክለውን ሁሉ መከልከል አለበት። አለዛ አማኝ ነኝ ብሎት ያበቃ ዋጅቡን የማይሰራ ሐራሙን የማይከለከል ከሆነ ይሄ ያው ቃሉን በተግባር አፍርሶታልና በአላህ ዘንዳ ከባድ ወንጀል ውስጥ እንደገባ ነው ማለት ነው። ሁዱር ጋር ደግሞ ያው በውለታ ወይም በኮንትራክት መልክ የተዋዋለው ነገር ካለ ያንን ቃል የገባበትንና የተዋዋለውን ነገር ማክበር ይኖርበታል እንጂ ቃል ገብቶት ያበቃ እንደገና መክዳትና መወታለት የለበትም ማለት ነው። ኢነል አህደ ካነ መስኡላ፣ ቃል ኪዳን እናንተ ዘንዳ እንደ ቀላል ብታዩት በአላህ ዘንዳ በጥብቅ የሚያስጠይቅ ነገር መሆኑን አውቃችሁ እወቁና ተጠንቀቁ ይላል። ወይም አህድ የሚባለው ነገር ራሱ ቃል ኪዳን የውመል ቂያማ እንደ ሰው ሆኖ ተሰውሮ ይመጣና ማን ነው ያከበረ ማን ነው የደፈረ ተብሎ እሱ ራሱ ይጠየቅና እገሌ የደፍሮኛል ብሎ የከሰሰ ሰው አሳር ይመጣበታል። እና ቃል ኪዳንን እንደ ቀላል አትዩትና አትፈሩት ነው የሚለው። ዋውፉ ልከይለ ኢዛ ኪልቱም፣ እቃ ደግሞ በምትሰፍሩ ጊዜ የምትሰፍሩትን ነገር በሚገባ ሙሉና አስተካክሉ። ወዚኑ ቢልቅጧት ልሙስተቂም፣ የሚመዘኑትንም እቃዎች ደግሞ በምትመዝኑበት ጊዜ ትክክለኛ በሆነ ሚዛን መዝኑ። በተልካታና በተበላሸ ሚዛን ሰዎችን እንዲያስተበዘብዙ ይላል። እና አሁን ደግሞ እንግዲህ በገበያው ዓለም በንግድ ዓለም እንግዲህ ሰዎች በሚዛንም ሆነ በመስፈሪያ እቃዎች የማጭበርበርና የማታለል የመስለብ ሁኔታ ስላለ እሱን ደግሞ ማስወገድ አለባችሁ። ጠንካራ ኢኮኖሚ እንዲኖራችሁና እንዲሁም ህብረተሰቡ መብቱ የተከበረ የሆን ዘንዳ በምትሸጡና በምትለውጡ ጊዜ የሚሰፈረውን ነገር በትክክል ሰፍራችሁ አስረክቡ። የሚመዘነውን በትክክል መዝኑ። መመዘኑ ብቻ ሳይሆን መመዘኛ እቃው ጤናማና ትክክለኛ መሆኑንም አረጋግጡ ይላል ማለት ነው። ዛሊከ ኸይሩን ወአህሰኑ ተውይላ። አሁን የነገርኳችሁ አማራጭ ወይም መመሪያ በዚህ በዱንያ ላይ የተሻለ ነው። ማለትም በውስልትናና በተንኮል በስፍርና በሚዛን ሰዎችን እየበዘበዛችሁ ከምታገኙ አጥቅም ይልቁንስ በታማኝነት ሰፍራችሁና መዝናችሁ በአላህ ዘንዳ የምታገኙት ምንዳ የበለጠና የተሻለ ነው ይላል። ወአህሰኑ ተውይላ፣ እንደገና በዚህ ዓለም ብቻ ሳይሆን በመጪው ዓለም ደግሞ በዘለቄታው በጣም ያማረና አስደሳች የሆነ ውጤት የሚያስገኝ ነው በማለት ይመክራል ማለት ነው። ولا تكف ما ليس لك به علم ان السمع والبصر والفؤاد كل اولئك كان عنه مسؤولا ولا تمشي في الارض مرحا انك لن تخرق الارض ولن تبلغ الجبال طولا كل ذلك كان سيئه عند ربك مكروها ذلك مما أوحى إليك ربك من الحكمة ولا تجعل مع الله إلها آخر فتلقى في جهنم ملوما مدحورا ولا تكف ما ليس لك به علم عندهم دقموا أوقات يلدي ونو النقر أتكتات الإلان قريب ما نمتو መከታተል ያለበት ጠንቅቆ የሚያቀውን ነገር ብቻ ነው እንጂ የማታቀውን ነገር እንደምታውቀው ነው ጥልቅ ብለ መግባት የለብህም። ሰው መቆጣጠር መስፈር ያለበት እቃዎችን ብቻ እሮችን ብቻ አይደለም፣ ቃላቶችንም እንደዛው መቆጣጠር ያስፈልጋል ማለት ነው። ስለዚህ አንተ የማታቀውንና ጥሩ ግንዛቤ የሌለህን ነገር ተማያገባ ነገር ጥልቅ ብለ እንዳትገባና እንዳትከታተል ይላል። ላተቆ ማለት ላተጠሪ እንደማለት ነው። እና የማታቀው ነገር ውስጥ አትከታተልና ጂን አታግባ። ለምን እነሰማ ጆሮ ወልበሰራ አይን ወልፋደ ልብም ሁሉ ኡላኢከ እነዚህ ሁሉ የሐዋሳት ክፍሎች እያንዳንዳቸው ካነ አንሁ መስኡላ የውመል ቂያማ ከሰሩ ስራ በየነሰስከፋቸው ተጠያቂዎች ናቸው። እና ስለዚህ ያላየኸውን ነገር አይቻለሁ፣ ያልሰማኸውን ሰምቻለሁ፣ ያልተገነዘብከውን ተገንዝቤያለሁ ያልክ እንደሆነ አላህ በቀላሉ የሚያልፍ ነገር አይደለም። ያላየኸውን እንዴት አየሁኝ ትላለህ፣ ያልሰማኸውን እንዴት ሰማሁ ትላለህ፣ ያልተረዳሁትን እንዴት ተረዳሁ ትላለህ በማለት እያንዳንዱ ምርመራ ይደረግላቸዋል የአካል ክፍሎች ሁሉ። ይህ መሆኑን አውቀ ከወዲሁ የማያገባ ነገር ውስጥ አትግባ ማለት ነው። አንደኛ ያላረጋገጥከውን ነገር አትያይታችሁ ማለት ነው፣ ነገሩን በደንብ ሳታውቅና ሳትረዳ። ሁለተኛ ደግሞ ብታረጋግጠውም ጉዳዩ አንተን የሚመለከት ካልሆነ ዝም ብለህ ሳይጠሩ ጥልቅ አትበል ማለት ነው። ምክንያቱም ነገሩን መረዳቱ ብቻ በቂ አይደለም። ብትረዳውም ጉዳዩ አንተ ጋር የማይገናኝ አንተን የማይመለከት ከሆነ ዘለ ከገባ ችግር ነው የሚያስከትልብህና መጀመሪያም ታስታውቅ ሳታይ ሳሰማ ሳትረዳ አንድን ነገር አትከታተል። ከተረዳህም በኋላ ደግሞ አንተን የሚመለከት መሆኑን ሳታረጋግጥ ዝም ብለህ ዘልቀህ አትነገር። ይሄ የሆነ እንደሆነ ወደፊት እያንዳንዱ የአካል ክፍል በጥብቅ ይጠየቃልና በእኛ ዘንዳ ከባድ ቅጣት ያስከትልበታል በማለት ያስጠነቅቀዋል ማለት ነው። ወላ ተምሺ ፊል አርዲ መራሃ እንደገና ደግሞ በምድር ላይ ኩሩ ሆነህም አትጓዝ ይላል። እንግዲህ የአረማመድና የእንቅስቃሴን እንኳ ደረጃ ሳይቀር ስርዓት ያስይዛል እስልምና ማለት ነው። በዚህ በምድር ላይ በምትሄድበት ጊዜ በኩራትና በጥጋብ ተወጥረህ እንዲህ እየተለጠክና እየተገማሸርክ መሄድ የለብህም፣ በትህትና ነው መራመድ ይላል። እነከ ለን ተፍሪቀ ልአርዶ አንተ ኮርጠ ወደ ላይ እንደዚህ ብትንጠራራ ብትዘለቅ መሬትን አትቀደውም። መሬት የትልቅ ሰው ነው ብላ ፈርታ ወደ ታች አትሰረጎድልህም፣ እንደ ማንኛውም ሰው ነው የምትሸከምህ ማለት ነው። ወለን ተብሉገ ልጅባለ ጡላ እንደገና ደግሞ ቁመትህን ለማስረዘም ወደ ላይ ብትዘለጥ ወይም ብትለጠጥ የፈለገውን ያህል ቢሆን ያው ከሰውነት አልፈህ ጋራና ተራራዎችን አትደርስባቸውም። ካንተ የሚበልጥ አለ በቁመትም በስፋትም ማለት ነው። እንደው በከንቱ ትዝብ ታተርፋለህ እንጂ አንተ ቆራው ብለህ መሬቱን እንደዚህ በኃይል በትቢት ብትረግጠው ስር ጉዳይ አይልልህ፣ ወይም ወደ ላይ ብትንጠራራ ጋራዎችን ልትበልጣቸው አትችልም። ይህንን አቅምህን አውቀ ታዲያ ከእነዚህ ከጀማዳቶችም ያነስክ መሆንህን ከመሬትም ከጋራም ያነስክ መሆንህን ተገንዝበህ አቅምህን አውቀት በትህትናና በአደብ ተንቀሳቀስ እንጂ በዚህ ምድር ላይ እንዲሁ ዝም ብሎ ምድር ተሰበሪ እያልክ ጮቤ መርገጥም የለብህም። አላህን ፈርተህ ሁሉን ነገር ተገንዝበህ ነው መሄድ ያለብህ ይላል። ሁሉ ዛሊከ ካነ ሰይኡሁ ኢንደ ረቢከ መክሩሃ እና እንግዲህ ቀደም ሲል ወቀዷ ረቡከ ተሚለው አንስቶ እስካሁን ብዙ የታዘዙና የተከለከሉ ነገሮችን በቅደም ተከተል ሲዘረድር ቆይቷል። እና ወላ ወላ በማለት የሚናገሩት በሙሉ መንሂጅ ናቸው፣ የተከለከሉ ነገሮች ናቸው። እነሱን ነው አሁንም ያጠቃልለው። በተለይ እንግዲህ እንዲያታርግ ተብሎ የተነገረው እያንዳንዱ የተከለከለ ሰይኡሁ አስከፊ የሆነው የገጽታ ነው የሚለው። ስራ የሚለው ያው መልካም ስለሆነ በትዛዝነቱ ትሰራዋለህ። ግን ከነዚህ አሁን ከተዘረዘሩት ነጥቦች መካከል መጥፎ ናቸው ጎጅ ናቸው ተብለው የተጠቆሙት ነጥቦች እንደ ረቢከ መክሩሃ እጌታ ዘንዳ በእጅጉ የተጠሉና የተነቀፉ የተወገዙ ተግባራቶች መሆናቸውን አውቀህ በጣም ራቃቸውና ተጠንቀቃቸው በማለት የበለጠ ደግሞ ማጠቃለያው ላይ በጥቅሉ ፊት በዝርዝር እንዲህ አታርግ እያለ እንደመጣ ሁሉ እነዚህ በሙሉ እንደ ቀላል አትያቸው። አላህ እንዳሰራ እያለ የደረደረልህን ነጥቦች በጌታ ዘንዳ በእጅጉ የተጠሉና የተቆነኑ መሆናቸውን አውቀህ ራቃቸው በማለት እንደገና ያጠናክረዋል በጥቅሉ ማለት ነው። ዛሊክ ሚማ አውሓ ኢለይከ ረቡከ ሚነል ሕክማ አሁን ባለፈው ያጠቃለለው የተከለከሉትን ብቻ ነበር። አሁን ደግሞ በጥቅሉ የተከለከሉትንም የታዘዙትንም በማጫመር ያጠቃልላል። በዚህኛው አያ አሁን እንግዲህ ወቀዳ ረብከ ከሚለው አያት ጠቅሶ እስካሁን ድረስ የተደረደሩት ነጥቦች ጌታ ለአንተ በጣም ጠቃሚ የሆኑ መመሪያዎች የሆኑ ዘንዳ ያወረደልህ አንቀጾችና ነጥቦች ናቸው ይላል። እና ህግጋት አለባቸው በውስጡ፣ ታሪክ አለባቸው፣ እንዲሁም ደግሞ ምክር አለባቸው፣ ግሳጤ አሉባቸው፣ ስነ ምግባራት አሉባቸው። እነዚህ ሁሉ ገብ የሆኑ ነጥቦች ጌታ ለአንተ እና ለኡመቶችህ መመሪያና መተዳደሪያ የሆኑ ዘንዳ መርጦ የላከልህ ጥበባዊ እውቀት ያዘሩ ነጥቦች ናቸው ይላል። እና ይህንን እንግዲህ ቁም ነገር ትኩረት ሰጥተህ አንተም ሆነ ኡመቶች እንዲያከብሩ አድርግ ማለት ነው። ወላ ተጃልና አላህ ኢላሃን አኸር፣ ከነዚህ ሁሉ ነጥቦች አሁንም በጣም ትኩረትና ክብደት ሊሰጠው የሚገባው አንዱ ነው፣ የመጀመሪያው ነጥብ። እሱም ምንድን ነው? ከአላህ ጋራ ሌላ አምላክ አታድርግ የሚለው እሱ ካለ ነው ሌሎች ሁሉ ተሰሩ አልተሰሩ ተብሎ ግምገማ ውስጥ የሚገባው። ያ የመጀመሪያው መሰረቱ ከሌለ ከአላህ ጋር ሌላ የምታመልክ ከሆን ሌሎችን ወንጀሎች ሰራህም አልሰራህም ምንም ልዩነት የለውም። ላደን በባደል ኩፍር እንደተባለው ከኩፍር በኋላ ሌላውን ወንጀል ብትሰራውም ያው ወንጀሉን አከፋል፣ ብትተወውም ነጻ አትወጣም፣ በኩፍር ያው ትገባለህ ማለት ነው። ስለዚህ የተውሂድን ነገር ከሁሉም በፊት ከሁሉም በላይ በጣም አሁንም ደግሜ ደጋግሜ ላስጠነቅቅ እፈልጋለሁኝና በተጨማሪ ወላ ትጃአል ማ አላህ ኢላሃን አኸር አላሁም መዝቢያው ላይ ሁለት አያቶችን ለሷ አስቀምጦለት ነበር፣ ፈሶለት ነበር። መጨረሻውም ላይ ደግሞ ሶስተኛ አያት ስለ ተውሂድ እንደገና ተመለሰበት ማለት ነው። የወሳዎች የኑዛዜ ቃላቶቹ መነሻም መድረሻም ላኢላሃ ኢለላህ ሆነ ማለት ነው። ከአላህ ሌላ ላላ አምልኮት እንዳትሰጥ ፈቱቃ ፊ ጀሃነመ መሉመን መድሑራ። ከአላህ ሌላ ያለን ነገር በቀጥታም ሆነ በተዘዋዋሪ መንገድ አምልኮት ከሰጠህና እሱን ከተገዛ ወይም ከጸለይከውማ የዛ ጊዜ በጀሃነም ውስጥ የተወቀስ ሆነ ትወረወራለህ። አንተ ራስህ የተዘጋጀልህን ጀሃነም ስታያት መቀቱ ሲነፍ ይችላል። ነፍሴ ለእንዲህ አይነት አደጋ አጋለች ጠላሁሽ ብለህ አንተ ራስህ ነፍሴን የምትጠላበት ደረጃ ላይ ትደርሳለህ፣ ትወቅሳታለህ። እንደገና ደግሞ የሰው ልጆች ሙእሚኖች የተባሉ ሁሉ በሙሉ ይወቅሱሃል፣ መላእክቶችም እንደዛው ማለት ነው። አላህም ስብሓነሁ ወተዓላ ይወቅሳል። ነቢይ ልኬ ኪታብ አውርጄ ቀናውን መንገድ አሳይቼ እንደገና ኩፍርና ሽርክ ተሸክመህ ትመጣለህ በማለት እየወቀሰና እየወረፈ ወደ ጀሃነም አዘቅሸኝሃል ማለት ነው። መድሑረን መጥሩድ የምን ረሕመቲላህ፣ ከአላህ ርኅራኄም ደግሞ የተባረርክና የተወገድክ ትሆናለህና የዚህን የተውሂድን ጉዳይ ከሁሉም በፊት ከማንም ነገር በላይ ትኩረት ልትሰጠውና ልታስብበት ይገባል ይላል። አፈአስፋኩም ረብኩም ቢልበኒን ወተኸዘ ሚነ አልመላኢከቲ ኢናሰን ኢነኩም ለተቁሉነ ቀውለን ዐዚማ ወለቀድ ሶረፍና ፊ ሀዛ አልቁርአን ሊየዘከሩ ወማ የዚዱሁም ኢላ ኑፉራ قل لو كان معه آلهة كما يقولون إذا لبتغوا إلى ذي العرش سبيلا سبحانه وتعالى عما يقولون علوا كبيرا تسبح له السماوات السبع والأرض ومن فيهن وإن من شيء لا يسبح بحمده ولكن لا تفقهون تسبيحهم إنه كان حليما غفورا أفأصفاكم ربكم بالبنين ከዚህ በኋላ ወደ ሙሽሪኮቹም በመመለስ እንደገና ጥያቄና ወቀሳ ያቀርብላቸዋል ማለት ነው። ለመሆኑ እናንተ ካህዲዎችና ታውታውያን አለ ጌታችሁ እናንተን በወንድ ልጅ መረጣችሁና ወተኸዘ ሚነል መላኢከቲ ኢናሰን ለራሱ ግን ከመላኢኮች እንስት ልጆችን ያዘ ትላላችሁን? ኢነኩም ለተቁሉነ ቀውለን ዐዚማ እናንተ በዚህ አባባላችሁ በጣም ለሰማይ ለምድር የከበደን ቃል ትናገራላችሁ እኮ በላቸው ይላል። እንግዲህ እነዚህ የሙሽሪኩል አረብ አልመላኢከቱ በናቱላህ ይሉ ነበረ። መላኢኮቹ እነ ጅብሪልን ሚካኤልንም ጨምሮ የአላህ ሴት ልጆች ናቸው የሚል አስተሳሰብ ነበራቸው። ታዲያ ሲሆን እኔ ልጅ የለኝ ለእኔ ልጅ ወለሚውለድ ከማንም አልዋለድም አልዛመድም መሲልም ብቻ ቢጤም አቻም የለም ብዬ ነበረ። ግን ደግሞ መውለድ አለብህ ካላችሁስ እንዳው ቢያንስ እናንተ ጋር እንኳን እኩል አርጋችሁኝ እናንተ ወንድ ልጅ እንደምትወዱ ወንድ ልጆች አሉት ማለቱ ሳይበቃችሁ የወረዳ ወርዳችሁ ከእናንተ በታይ እናንተ እንደገና ወንድ ልጅ እየመረጣችሁ እሱም ለእናንተ ወንድ ልጅ እንዲሰጣችሁ እየተመኛችሁ ለሱ እንደገና ሴት ልጆች አሉት ብላችሁ ትናገራላችሁን? ይሄ አነጋገራችሁ እናንተ ስለለመዳችሁት ቀላል ይመስላችሁ ለሰማይ ለምድር የከበደ ይሆነ ተካዱ ሰማዋት የተፈጠረ ምን ወተንሸቁ አርዱ ወተኸሩ ጅባሉ ሀጃ እንዳለው ሰማይ በላያችሁ ላይ ድደፋባችሁ መሬት ተሰንጥቆ ሊወጣችሁ ጋራ ተነስቶ ሊጨፈልቃችሁ የሚቃጣና የሚያስዳዳ የሆነ ከባድ ቃል ትናገራላችሁ እና ይህንን አባባላችሁን እንደ ቀላል አትመልከቱት በጣም ዓለምን የሚያናውጥ ከባድ ቃል ነውና ባካችሁ እስቲ የነው ጥፋት ረውቁና ተጠንቀቁ ባላችሁ ነው እንዴ ወለቀር ተረፍና ፊያተል ቁርአን በዚህ በቁርአን ውስጥ በእርግጥ ደጋግመን ገለጽንና አብራራን ይላል እና በቁርአን ውስጥ እንግዲህ ለሰው ልጆች የሚጠቅማቸውና የሚጎዳቸውን ነገር ከተውሂድ በመጀመር ከሚገባ ነጥብ በነጥብ ገልጸንና አብራርተን ሁኔታዎችን ሁሉ ግልጽ አድርገናቸዋል ይላል ለምን ሊያዘከሩ ሰዎች የሚጠቅምና የሚጎዳቸውን ነገር ለመገንዘብና ለማመዛዘን እንዲችሉ ወማ የዚዱሁም ኢላ ኑፉራ እኛ ግን በዚህ በቁርአናችን ውስጥ የሚጠቅመውን መመሪያ በደጋግመን ባብራራንና በተነሰን ቁጥር እነዚህ ካህዲዎችና ጣዖታውያን የእኛ ማብራራትና መግለጽ ከሐቁ መሸሽና መበርገግን እንጂ ሌላ አልጨመረላቸውም መጀመሪያ እንግዲህ ሰው ባለማወቁ ሊሳሳት ይችላል ግን ባለማወቃቸው ነው በማለት የኩፍርን የሽርክን ጉዳት እያብራራሁና እየተነተንኩ በነገርኳቸውና ባስረዳኋቸው ቁጥር በነብዩ አንደበት ትቢትና ደራ ይዟቸው በሱ ላለመመራት ተሐቁ መራቅ ነው የጨመረላቸው የተውሂድ መግለጫ በተስፋፋ ቁጥር የነሱ ደግሞ ድርቅና የዛን ያህል እያደገና እየሰፋ ይሄዳል ተቃውሟቸውና ቅራኔያቸውም እያየለ ይመጣል ማለት ነው ይህ እንግዲህ የትቢትና የደራ ስራ ሆነ ማለት ነው መጀመሪያ በጃሂልያ ጊዜ የሚያጠፉት መሪና አስተማሪ ስለሌላቸው ኸይሩን ከሸሩ መለየት ስለማይችሉ ነበር አሁን ግን ደራ ያዛቸውና እሱን ተመቀበልና ተመከተል ይልቁንስ በማለት ስለ ተውሂድና ስለ ሽርክ ሁኔታ በሚገባ በተብራራ ቁጥር እነሱ ደግሞ ከዛ ከማብራሪያ መራቅና መቃወሙ እየጨመረ ሄደባቸው ነው ወለው ካነ ማሁ አሊሃቱን እነሱ እንደሚያስቡትና እንደሚሉት ከአላህ ጋራ ሌላ ተሳታፊ የሆኑ አማላክቶች ቢኖሩ ማለት ያው የሚመለኩና የሚገዟቸው ነገሮች ቢኖሩ ኖሮ ከማየቁሉን እነዚህ ሙሽርኮቹ እንደሚሉት ይደለር ተኸው ኢላ ግራርስ ሰቢላ እነዚያ የስልጣን ተቀናቃኝ የሆኑ አማላክቶች እነሱ እንደሚሉት እኔ ጎን ቢኖሩ ኖሮ ከለታት አንድ ቀን ወደ ታላቁ ዙፋን ባለቤት ያዘግሙ ነበረ ያን ከፍተኛውን ማዕረግ ለመቀማትና መፈንቀለ መንግስት ለማድረግ ማለት ነው ይህ እንግዲህ የምታውቁት ነው በዚህ በምድራችሁ ባለስልጣናቶች የበታችና የበላይ ሆነው ለተወሰነ ጊዜ ይኖሩና የበታይ ባለስልጣናቶች ስልጣን እስካላቸው ድረስ አንዱ ሁልጊዜ የበላይ ሆኖ እንዲኖር አይፈልጉም ማለት ነው እኔ መቼ ነው የጠቅላይ ሚኒስትር መሆነው ይላል ተራ ሚኒስትር ነበር እኔ ደግሞ መቼ ነው ፕሬዝደንት መሆነው ወይም አልጋ ወራሽ የነበረው እኔ መቼ ነው የምነግሰው እና ዙፋን ላይ የምወጣው እያለ ይቋምጣል በጉጉት ያ አለቃው ሙቶለት ወይም በአንድ ምክንያት ተወግዶለት ያችን ቦታ ለመውሰድ ሁል ጊዜ ሲናፍቅ ነው የሚቆየው ማለት ነው እና እንደተመኘውና እንዳሰበው በቶሎ ያ ነገር ያልተሳካ እንደሆነ ግን ትግስቱ ይሟጠጥና እኔ ሳብር ያረጀው አይደለም እንዴ ወይስ እኔ ቀድሜ ለሞት አይደለም እንዴ ብሎ ይፈራና ከለታት አንድ ቀን እድሜን መሞከር አለብኝ ይልና ያለ የሌለ ኃይሉን አስተባብሮ ከሱደድ ጋቶች ጋር ተመሳጥሮ ያንን የበላይ ባለስልጣን ፈንቅሎ ቦታው ላይ ለመቀመጥ ሲጨረጨርና ብዙ ጊዜ ያው መከራ ሲፈጠር ታያላችሁ አይደለም እንዴ ታዲያ በእኔ በኩልም የዛ አይነት የተዋረድ ባለስልጣናቶች ካሉ ሁልጊዜ የበታች መሆንን የሚቀበል ሰው የለም እናንተ እንደምታውቁት አንድ ቀን የአርሽ ባለቤት የሆነውን ወሳኙን ኃይል አስወግደን እኛ በሱ ቦታ እንተካለን የሚል ዘመቻ ይከፍቱና እስካሁን ለውጥ ያሳዩአችሁ ነበረ ይሄ ባለ